وابتلوا اليتامى حتى إذا بلغوا النكاح فإن آنستم منهم رشدا فادفعوا إليهم أموالهم ولا تأكلوها إسرافا وبدارا أن يكبروا ومن كان غنيا فليستعفف ومن كان فقيرا فليأكل بالمعروف فإذا دفعتم إليهم أموالهم فأشهدوا عليهم وكفى بالله حسيبا. وابتلوا اليتامى حتى إذا بلغوا النكاح فإن آنستم منهم رشدا فادفعوا إليهم أموالهم. ዳደግ የሆኑትን ህፃናቶች ልጆች ራሳቸውን ይቻሉና የተነከሩ ሆነው በሚገኙበት ጊዜ እንዲሁም ደግሞ ለጋብቻ በሚደርሱበት ጊዜ ፈትኗቸው፣ ገንዘባቸውን ብታስረክቧቸው ራሳቸውን ችለው ለማስተዳደር ይችላሉ ወይስ ብላችሁ በተለያዩ ሁኔታዎች ፈትኗቸው ይላል። ፋይናንስ ምንም ሩሽደን በተሰጣቸው ፈተና እነሱ ብቃት የተገኘባቸው እንደሆነ ፈድፈው ኢለይህም አሙዋለሁም ራሳቸውን ችለዋል ማለት ነውና ገንዘቦቻቸውን ስጡና አስረክቧቸው። እንግዲህ አንድ ልጅ ህፃን በሚሆንበት ጊዜ ገንዘቡን ሆነ ባልሆነው እንዳይደፋና እንዳያባክን ወኪሉ እየተቆጣጠረ ይዞ ከቆየ በኋላ አቅማዳም ደርሷል። እንደገና ደግሞ በብስለቱም ካሁን በኋላ ገንዘቡን ሆነ ባልሆነ ሊያባክን አይችልም ብሎ ሲጠራጠር ከማስረከቡ በፊት ፈተና ይስጠው ነው የሚለው። ፈተናው ምንድነው? እንዲህ ቦታ ሄደ እንዲህ አይነት ቃ ገጠና ቶሮ በማለት ሊፈትነው ይችላል ማለት ነው። እዛ ቦታ ሄዶ ያ የሚገዛውን ቃ ሳይበላ ሳይታለፍ በትክክለኛ ዋጋ ገዝቶ የመጣ እንደሆነ ችሎታ ያለው መሆኑን ይጠቁማል ማለት ነው። እና የዛ አይነት እንግዲህ ፈተና ከወሰደና ብቃቱ ከተረጋገጠ በኋላ ለየቲሞች ከዛ በኋላ ገንዘባቸውን ይዞ ማጉላላት አስፈላጊ አይደለም፣ ወዳሁኑ ማስረከብ አለባችሁ ይላል። ወላ ተቁሉሃ የቲሞችን ገንዘብ አትብሉ ኢስራፈን በማባከንና ወቢዳረን እድገታቸውን በመሻማት ይላል። አንዳንድ ተንኮለኛ ሰው ልጁ አድጎ ገንዘቡን ሳይረከብ በፊት ቶልቶሎ ተቀዳድሜ ላጣ በማለት ይሻማዋል ማለት ነው። እንደዛ መሆን የለበትም። ልጁ እስከሚያድግ ድረስ በጥንቃቄ ይዛችሁ ቆዩ። ካደጉና መረከቢያቸው ከቀረበ በኋላ ደግሞ ሳይረከበኝና ሳይጠይቀኝ በፊት እያላችሁ በመጣደፍና በመሯሯት ገንዘቡን እንዳትደፉና እንዳታባክኑባቸው ይላል። ወቢዳረን አይክበሩ እና ልጆቹ ማደጋቸውና ራሳቸውን መቻላቸውን በመሽቀዳደም እንዳታጠፉባቸው። ወመን ካነ ገኒየን ይህን ሲባልም ደግሞ ከእነዚህ ከወኪሎቹ ባለጸጋ የሆነ ፈለስታፊክ ጨርሶ ይቆጠብ የቲምን ገንዘብ ተመቅመስ ማለት ነው። የወኪሉ ሰውዬ የገዛ ንብረቱን ለመጠቀም የሚችል ከሆነ ሀብት ያለው ከሆነ ያው ለአላህ ብሎ ነው የየቲሙን ገንዘብ መጠበቅና ማስተዳደር ያለበት እንጂ የየቲሙ ገንዘብ የአገልግሎት እንኳ መውሰድ አይገባውም ማለት ነው። ወመን ካነ ፈቂረን ችግረኛ የሆነ እንደሆነ ደግሞ የወኪሉ ያለው ገንዘብ ያ ብቻ የሆነና የእነሱን ገንዘብ በመጠበቅና በመንከባከብ ላይ ጊዜውን የሚያሳልፍ የሆነ እንደው እሱም ሰው ነውና የአገልግሎቱን ያህል መጠቀም ይፈቀድለታል። ፈሊእኩል ልማዕሩፍ በህጋዊ መንገድ በመደፋፋትና በማባከን መልክ ሳይሆን ማዕቁል በሆነ ደረጃ ሊጠቀምና ሊበላ ይችላል ማለት ነው። ምክንያቱም ያን ገንዘብ እሱ ባይጠብቀውና ባይይዘው ሊጠፋ ይችላል። ያንን እንግዲህ በሚሰጠው አገልግሎትና በጥበቃው እንደ ተመጣጣኝ የሆነ ክፍያ ለራሱ ሊያወጣ ይችላል ሊበላ። ካልበላ ካልጠጣ ያን ገንዘብ ማስተዳደር አይችልም። ለራሱ ችግር ብሎ ወደ ሌላ ሀገር ሲሄድ ይሄ ገንዘብ ሊወድቅ ይችላልና ማለት ነው። እና እንግዲህ ፈሊእኩል ቢልማዕሩፍ የሚለው አንደኛ በአገልግሎቱ መጠን ያን ገንዘብ የሚያባዛና የሚያራባ ከሆነ በሚሰጠው አገልግሎት መጠን ሌላ ሰው ቢቀጠር በደመወዝ መልክ የሚጠይቀውን ማለት ነው። በሁለተኛ ደረጃ ደግሞ ለእርሱ መቅረት የሌለባቸው መደበኛ የሆኑ ፍላጎቶችን ብቻ ነው መሸፈን ያለበት እንጂ የቅንጦኑ ለመኖር መሞከር አይገባውም። ፈኢዳ ዘፋቱ ሚለይህም አሟለውም ለማንኛውም እነዚህ የቲሞች ጠንክረዋል ራሳቸውን ችለዋል ብላችሁ ገንዘባቸውን በምታስረክቧቸው ጊዜ ደግሞ ፈአሺዱ አለይህም ምስክር አድርጋችሁ በዋቢ ፊት ስጧቸው ማለት ነው። ምክንያቱም እናንተ ራሳቸውን ችለዋል ብላችሁ ከሰጣችሁ በኋላ ገንዘቡን እንደገና ያለ አግባብ አጥፍተው ኋላ ሲያፍሩ እና ሲከስሩ አልሰጠህንም ብለው ሊሸፍጡና በእናንተ ላይ ችግር ሊፈጥሩ ስለሚችሉ በምስክር ፊት እማኝ አድርጋችሁ ነው ማስረከብ ያለባችሁ። እሱ ያጠፋውን ወይም ያከሰረውን አንተ ነህ ያከሰርክብኝ ብሎ ኋላ ችግር ሊያመጣ ይችላልና ማለት ነው። ወከፋ ቢላሂ ሐሲባ ለማንኛውም ከተቆጣጣሪ በኩል አላህ በቂ ነውና ያ አላህም ቢኖር በሰው በኩል ደግሞ አንድ ችግር በሚፈጠርበት ጊዜ ምስክር ጠቃሚ ስለሆነ ራሳችሁን ለመጠበቅ ምስክር አቅርባችሁ ስጧቸው። ግን ምስክር አቅርቦም ቢሆን ተንኮለኛ ሰው ሂሳቡን አጓርሎና አካስሮ ይሄ ነው ያለው ሊል ይችላል። አላህን ካልፈራ አላህን ፈርታችሁ ከሁሉም በፊት ከማንም በላይ ትክክለኛውን ሂሳብ አስረክቡ። በተጨማሪ ደግሞ በሰው ፊት ይሁንና በታዛቢ መልክ በታዛቢዎቹ ባሉበት ቦታ አስረክቧቸው። በዚህ መልክ የተረከቡ እንደሆነ ለሁላችሁም ለወደፊት ችግር እንዳያጋጥማችሁ ለመሆን አስተማማኝ ነው ማለት ነው። للرجال نصيب مما ترك الوالدان والأقربون وللنساء نصيب مما ترك الوالدان والأقربون مما قل منه أو كثر نصيبا مفروضا وإذا حضر القسمة أولو القربى واليتامى والمساكين فارزقوهم منه وقولوا لهم قولا معروفا وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا للرجال نصيب مما ترك الوالدان والأقربون لوندوچ ولاجوچنا اقرب دا زمدوچ بميموتو بالجزيه ستاوت كموتوت نبرات درشا ينوراچوال لنا وللنساء لسيتوچن بتمساساي ملكو نصيب درشا ينوراچوال مما ترك الوالدان والأقربون ولاجوچنا اندو اقرب يا زمدوچ ستاوت كموتوت نبرات لنسو يتمدب درشا ان منوراچو نو مما قل منه او كثر يا ربما شو بقول تتوى يموتو نبرت يا انسم بيون يبزا عند مبزاتنا عند معناتو يزندنا ترجاچو يمياغناኛቸው ለሆኑ የወንድና የሴት ወራሾች ድርሻ ይኖራቸዋል ይላል። نصيبا مفروضا انه لولتاቸውም ለሴቶችም ለወንዶችም በአላህ ውሳኔ የተቀረጸና የተወሰነ የሆነ ወራናውት የማይሸጋሸግ ድርሻ ተመድቦላቸዋል በማለት በአጠቃላይ መልኩ የውርስ መብት ለማንኛውም ዘመድ እንደ ቅደም ተከተል ዝምድና ደረጃ የተሰጠ መሆኑን አረጋገጠ ማለት ነው። ዝርዝሩ ወደፊት ይመጣል። ያንን እንደ መግቢያ ነው የተጠቀመው ማለት ነው። በጃሂልያ ጊዜ አረቦቹ ሴት ልጅና ህፃናት አያስወርሱም ነበረ። ራስን የቻለ አንድ ችግር ቢመጣ ከቤተሰቡ ሊከላከል የሚችል ነፍስ ያወቀ ወንድ ብቻ ነበር የሚወርሰው። እና ያንም የጃሂልያውን ህግ ለመሻርና ለማፍረስ መጀመሪያ ይሄንን እንደ መግቢያ ተጠቀመው ማለት ነው። አንድ ወላጅ ወይም እናት አባት በሚሞቱበት ጊዜ ሌላም አቅራቢያ ዘመድ እንደ ልጅ እንደ ወንድም እንደ እህት ያሉ በሚሞቱበት ጊዜ ገንዘብ ትተው ከሞቱ ለተረፈው ወራሽ ቤተሰብ ከዛ ተተገኘው ገንዘብ አነሰም በዛም የውርሻ ድርሻ ይኖራቸዋል በማለት ሴቶችም ልክ እንደ ወንዶቹ ህፃኖችም እንደ ታላቆቹ የመውረስ መብት ያላቸው መሆኑን አረጋገጠ ማለት ነው። ወኢذا حضر القسمة اولو القربى እንደገና የሟች ዘመዶች የሆኑት ወገኖች ውርሱ በሚከፈልበት ጊዜ እዛ በሚገኙ ወቅት ይላል። ወሊታማ እንደገና ደግሞ በአካባቢ የሚገኙ አባታቸው የሞቱባቸው ደሃ ደጎችም የውርስ ገንዘብ ሊከፋፈል ሲጀመር በአካባቢ በተራዋጭ መልክ ይቀርቡ እንደሆነ ወልመሳኪን እንዲሁም ደግሞ ችግረኞችና ደሆች ፈርዝቁሁም ሚኑ ከዛ ከውርስ ንብረት ከላይ እንደገዳይ ገና ተመከፈሉ በፊት የተወሰነ ነገር አድርጉቷቸው ይላል። ወቁሉ ለሁም ቀውለን ማሩፋ ምናልባት የተሰጠው ነገር ካላረካቸው መልካም እና ለዛባ የሆነ ቃል ተናግራችሁ አሳምኗቸው ይላል። እንግዲህ ዘመና ህብረተሰብ በጣም ተደጋግፎና ተዛዝኖ መኖር አለበት ብሎ ስለሚያምን መደበኛ የመውረስ መብት ያላቸውን ብቻ ሳይሆን በአካባቢ ያሉ ችግረኞችም የውርስ ገንዘብ በሚከፈልበት ጊዜ ከመጡ የተወሰነ ነገር በምጽዋት መልክ ይሰጣቸው በማለት ያዝላቸዋል ማለት ነው። እና እነዚህ የመውረስ መብት ያላቸው አይደሉም። ዝምድናም ቢኖርም የመውረስ ደረጃ የሚያደርስ ዝምድና ሳይኖር የገሌ ንብረት በቤተሰቡ መካከል ሊከፈል ነው ማለት ሲሰሙ እንዲሁ ዝም ብለው ለመጠራወጥ የሚመጡ ይኖራሉ። የሩቅ ዘመድ ልጆቹ ነው ማለት ነው። እንደገና ደግሞ በአካባቢ አባቶቻቸው የሞትባቸው የቲሞች እስቲ ቢራሩልን የእኛም አባት ቀደም ሲል ሙቶ ችግር ላይ መሆናችን ያውቃሉና የእነሱ አባት ባለጸጋ ስለሆነ ሲከፈል የተወሰነ ነገር ለአባታችን ስደቃ ብለው ይጥሉልን ይሆናል ብለው ከመጡ እንደገና ደግሞ ችግረኞች ምስኪኖችም እንደዛው የገሌ ንብረት ዛሬ ይከፈላልና እስቲ ምናልባት አንድ ነገር ብናገኝ ብለው ከመጡና በዛ ወቦታ ተተገኙ አትጨክኑባቸው፣ የቤተ መልካች አድርጋችሁ እናንተ ተከባብላችሁ እነዚህን ሰዎች ዘመድ አይደላችሁ መውረስ አትችሉ፣ ምን አመጣችሁ ብላችሁ በመገላመጥ አይደለም መመለስ ያለባችሁ። መጀመሪያ ከመከፈሉ በፊት ከላይ እንደገዳይ እነዚህ ምስኪኖች የቲሞች ናቸው፣ ስለዚህ እኛም ያልደከምንበት ንብረት ነው ምንኖርት ያለ ነው አላህ ነው የሰጠን፣ እስኪ የተወሰነ ነገር እናደርጉታቸው ብላችሁ ተመካክራችሁ ስጧቸው በቅድሚያ ነው የሚለው። አንዳንድ ጊዜ ለመስጠት የማይመች ይሆናል፣ ወራሾቹ ህፃናት ይሆናሉ፣ እነሱ ያላወቁ አፉ ለማለት የማይችሉ ይሆናሉ። ወይም ደግሞ ብዙ ገንዘብ ያለ መስሎ ገንዘቡ ጥቂት ይሆንና ወራሾች ይበዛሉ፣ የዛ ጊዜ ለእነሱ ማፍተጅ የማትደርስ ትሆናለች። ከዛው ብሶ ተቆንጥሮ እንዴት ብለው ይታሳሉ። እንደዛ ከሆነ ደግሞ ጨርሶ የማይሰጡም ከሆነ ይኸውላችሁ እንዲህ ነው ችግሩ፣ ወራሹ ብዙ ነው፣ ገንዘቡ በጣም ጥቂት ነው፣ ለእናንተ ልንሰጣቸው አልቻልንም፣ ይቅርታ አድርጉልን። ወይም ደግሞ ብዙዎቹ የቲሞች ህፃናቶች ስለሆኑ የእነሱን ሀቅ አለፍቃዳቸው መስጠት አንችልምና ይቅርታ አድርጉልን ብላችሁ በማግባባት መልክ አሰናብቷቸው ነው የሚለው። ወይም ደግሞ የተወሰነ ነገር ተሰጥቷቸው እኛ ብዙ ነበር የጠበቅነው ይችን ታደርግልናለህ ብለው ያቆረፉ እንደሆነ የለም ይችንም እኮ እንዳው እናንተ እንዳለማሳፈር ብለን ነው እንጂ የቲሞች አሉበት፣ እንደገና ደግሞ በተሰቡ ብዙ ነው ገንዘቡ የሚያብቃቅም ሆኖ አልተገኘም በማለት እነሱ ቅር እንዳይላቸው በለስላሳ ቃል ሸኟቸው ይላል ማለት ነው። ይህ እንግዲህ በባህላቸውም ጭምር የተለመደ ነበረ። በሀገራችን አውድማ ላይ አዝመራ እህል በሚከተልበት ጊዜ ነው የአካባቢው ምስኪን ባጓች ይባላል መጥተው እዛ እህሉ ሲሰፈር ይሰጧቸዋል ማለት ነው፣ እኒ ችግረኞች ናቸው በማለት። በአረቦቹ ባህል ደግሞ በዛ ብቻ ሳይሆን የሟች ንብረት ሊከፈልም ባጓቾች መጡ ነበረ ማለት ነው፣ በአካባቢ ያሉ ችግረኞች። እና የዛ ጊዜ እነዛን ችግረኞች አንተ ዘመድ አይደለህም እዚህ ምን አመጣ ምን አገባ ብሎ ማመናጨት ሳይሆን ከተቻለ መስጠት፣ የማይቻል ከሆነ ደግሞ በመልካም ቃል መመለስ። የተሰጠውም ነገር ካልበቃና ካላረካቸው እንደዛው ቅር እንዳይላቸው ለስላሳ ቃል ተናግራቸው አሰናብቷቸው በማለት ይመክራል ማለት ነው። ወለፍ ለዲነ ለው ተረኩ ምን ኸልፊም ዝርየተን ቢያፈን ኻፉ አለይህም፣ እነሱ በተራቸው ቢሞቱና በጣም ደካማ የሆኑ ህፃናቶች ትተው ቢሄዱ በልጆቻቸውና በቤተሰቦቻቸው ላይ ችግር ሊደርስባቸው ይችላል ብለው የሚፈሩና የሚሰጉ ሰዎች በሌሎቹ ቤተሰብም አላህን ይፍሩና ይጠንቀቁ ይላል። እንግዲህ ነግበን የብለህ አስብ እንደሚባለው አነጋገር ማለት ነው። አንድ ሰው እንግዲህ ቤተሰብ በሚሞትበት ጊዜ ሳያስበው ድንገት የቲም ይሆናል። ያ የቲሙን ሰውዬ መንከባከብ ያስፈልጋል። አንዳንዱ አረመኔ ግን ይህ ነገር በእኔና በልጆቼ ይደርሳል አይመስለውምና ሌሎችን ምስኪኖችና የቲሞች ሲገላምጥና ሲያመናጭቅ ይታያል። ነገ እሱ ቢሞት ግን ያ ነገር በሱ ልጆች ላይ ቢፈጸም አይወድም እና ለሌሎቹ ግን ያንን እሱ የማይወደውን ነገር ሲያደርግ ይታያል ማለት ነው። ይህንን እንግዲህ አስቀድሞ እንዲገነዘብ ነው የሚያደርገው አላህ ስብሃነ ወተዓላ። ሁሉም ሰው በተራው መከራና ችግር የማይደርስበት የለም። አንተ ብትሞትና ደካማ ለከስብ ያልደረሱ ከምግብ ያልተመለሱ ህፃናቶች ትተህ ብትሄድ እነዛን ያንተ ልጆች የአካባቢው ሰው እንዲያንከባክብልህ ነው የምትመኘው እንጂ እንዲሁ ዝም ብሎ እንዲጨቁናቸውና እንዲጨፈጭፋቸው የሚመኝ የለም ማለት ነው። በገዛ ልጆች ላይ የምትፈራና የምትሰጋውን ነገር በሌሎቹ ላይ እንዲያታደርግ ስራ ተጠንቀቅ ብለው ይላል። ካፉ አለይም፣ የእነሱን ህፃናቶች ትተዋቸው ቢሄዱ በአካባቢ ችግር ጥቃት ይደርስባቸዋል ብለው የሚፈሩና የሚሰጉ የሆኑ ሰዎች ለሌሎቹም ህፃናቶች ርኅራኄ ያድርጉና የቲሞችን እንክብካቤ ይስጧቸው ማለት ነው። ፈሊየተቁላህ፣ እና እንዲህ አይነቶች ሰዎች በየቲሞች በኩል አላህን ይፍሩ። ወሊየቁሉ ቀውለን ሰዲዳ፣ ሲናገሩም ትክክለኛ የሆነን ቃል ይናገሩ። ማለት ማዕቁል የሆነ ህጋዊ የሆነ ቃል ነው እንጂ መናገር ያለበት ይገፊ ይግረደረቅ እያሉ ሰዎችን ሞራላቸውን እንዳይነቁ ማለት ነው። አንዳንድ ሰው እንግዲህ እርጉም ይሆንና ልክ ያ ህፃኑ አባቱን የገደለ ይመስል ልጆቹ እንኳ ከየቲሞች ጋር ተቀላቅለው ሳይ እነዚህ እርጉሞች ጋር ምን ታደርጋላችሁ ቶሎ የሚል አለ ማለት ነው። ይህ እንግዲህ ነግበኔ ብሎ የማያስብ ሰው ነው። እነዛም አባታቸው ቢኖርላቸው ይመኙና ይወዱ ነበረ። ግን እሱ እነዛ ልጆች በመልካም ቃል እንኳን አይዟችሁ፣ ምንም አይደለም፣ የእናንተ አባት ቢለይ እኛ ሁሉ አባታችሁ ወንድሞቻችሁ ነን፣ እንረዳቸዋለን ብሎ ማበረታታት ሲገባ እንደገና ህሊና የሚያቆስል ቃል መናገር የለባቸውም እና ይህንን ነግበኔ ብለው ያስቡና ይጠንቀቁ ይላል ማለት ነው። ان الذين ياكلون اموال اليتامى ظلما انما ياكلون في بطونهم نارا وسيصلون سعيرا يوصيكم الله في أولادكم للذكر مثل حظ الأنثيين فإن كن نساء فوق اثنتين فلهن ثلثا ما ترك وإن كانت واحدة فلها النصف ولأبويه لكل واحد منهما السدس مما ترك إن كان له ولد فإن لم يكن له ولد وورثه أبواه فلأمه الثلث فإن كان له إخوة فلأمه السدس من بعد وصية يوصي بها أو دين آباؤكم وأبناؤكم لا تدرون أيهم أقرب لكم نفعا فريضة من الله إن الله كان عليما حكيما إن الذين يأكلون أموال اليتامى ظلما እነዚህ አይቲሞችን አባቶቻቸው በሕፃንነት ላይ ያሉትዋቸው የሞቱ የሆኑትን ወገኖች ንብረት ያላግባብ በግፍ የሚበሉና የሚዘርፉ የሆኑ ወገኖች ይነባ የኩሉነ ፊ ቡጡኒሂም ናራ በሆዳቸው ውስጥ የሚበሉት እሳት ነው ይላል። እና ልክ የእሳቱን ፍም እንደበሉት ይቁጠሩ የኢቲምን ገንዘብ የሚበሉት ሰዎች ወተ ስለሆነ ሰዒራ በዚህም በኢቲም ገንዘብ ታቢያ አንድ ጊዜ የተነደደና ከጋመ መብረጃና መጥያ የሌለው የጀሃነም ሲኦል ውስጥ እንደሚገቡም ይረጋገጥላቸው ነው የሚለው። እና እንግዲህ የቲምን አላህ ሱብሃነሁ ወተዓላ አባቱን ያው በአጀሉ ቢወስድበትም ከፍተኛ ትኩረት ነው የሰጠው ማለት ነው። ማንም ዋዲ የለውም አባት የለውም ብሎ እንዲጨቁ ነውና እንዲበዘብዘው አይፈቅድምና አይወድም። እና የቲም በተፈጥሮ ማንም ሰው ሊያዝለትና ሊከባከበው የሚገባ ነበር። ግን አንዳንድ ደረቆችና ይሉንታቢሶች ዋዲ የለውምና እሱን ብበድለው ለራሱ አቅም የለው ሌላ ደግሞ ወገን የለውም በማለት ደካማዎችን የሚጨቁኑ አልጠፉምና የቲሞችን ገንዘብ ያላግባብ የሚበሉና የሚጨፈጭፉ የሆኑ ሰዎች ልክ ለጊዜው ገንዘብ ይበላል መስሏቸው ቢደሰቱም በእኔ ዘንድ ግን የሳቱን ፉም ቀጥታ እንደጎረሱት ነው የምቆጥረው ነው የሚለው። መርዝ እንደበላ ነው ማለት ነው። በመሆኑም ወደፊት ያ የበሉት ገንዘብ በቀጥታ ለአንድ የተጋመ ለማይጠፋው ለጀሃነም ሳት ነው የሚዳርጋቸውና በጀሃነም ሳት ገብተው እንደሚርመጠመጡ ይወቁ ነው የሚለው። ይህንን እንግዲህ እየሰማ ሰው ኢማን እስካለው ድረስ ይህ አባባል የጌታ ቃል ነው ብሎ ከተቀበለ ድረስ ማንም ሰው የቲምን ገንዘብ ሊበላ አይችልም ማለት ነው። እምነት የሌለው መቼም ምንም አይደለም ይሄ ሁሉ እንቆቅልሽ ስለሚመስለው ሊገባበት ይችላል። ዩሲኩም አላህ ፊ አውላዲኩም እና በውርስ በኩል እንደገና ወደ ዝርዝር ስንመጣ ደግሞ አላህ ሱብሃነሁ ወተዓላ ልጆቻችሁ በኩል ጥብቅ የሆነ ትእዛዝ ያስተላልፍላችኋል ወይም ደግሞ ጠንካራ ኑዛዜ ይናዘዛችኋል ይላል። ይደከሪ ምትሉ ሀጅር ኡንተይን ልጆቻችሁን በምታዋርሱበት ጊዜ በመሰረቱ ቅድም እንደተጠቀሰው ሴቶችም ወንዶችም የመውረስ መብት ቢኖራቸውም በድርሻ ግን ይበላለጣሉ ማለት ነው። ለወንዶቹ ልጆች የሁለት ሴቶች ድርሻ ያህል ነው የምትመድቡላቸው ይላል። እንግዲህ ሁለት ሴቶችና አንድ ወንድ ልጅ ቢኖር ግማሹ ለወንድ ልጅ ሆኖ ሌላው ግማሽ ለተረፉት ሴት ልጆች ነው የሚሆነው ማለት ነው እንጂ ሁሉም ልጅ ነውና በማለት እኩል ሴትና ወንድ አይደለም የሚከፈለው ማለት ነው። فإن كنا نساء ورث የሆኑት ልጆች ደግሞ ሴቶች ብቻ ከሆኑ ፈውቀት ነተይ ቁጥራቸውም ከሁለት በላይ ከሆነ ሶስት አራት እያሉ ተተባዙ ፈለሁነ ቱሉታ ማ ተረክ ሟቹ አባታቸው ስቶ ከሞተው ንብረት ሁለት ሶስተኛውን ይወስዳሉ ነው የሚለው። እና አንድ ሶስተኛው ለሌሎች ይቀርና ራቅ ላሉ ዘመዶች ሁለት ሶስተኛውን በርካታ የሆኑ ሴቶች ይካፈላሉ ነው የሚለው። ወይን ካነት ዋሂደተን የሟቹ ልጅ አንድ ሴት ብቻ ሆና ከተገኘች ደግሞ ፈላሃን ኒስፉ ከመላው ንብረት ግማሽ ይገባታል ማለት ነው። ወሊአባወይሂ እንደገና ደግሞ ወላጆቹ ካሉ የሟቹ ለወላጆቹ ሊኩል ዋሂድ ሚንሁማ ስዱስ በየነሶከፋቸው ለአባትም ለእናትም ስዱስ አንድ ስድስተኛው ይደርሳቸዋል ልጅ ጋር ከመጡ ድረስ ማለት ነው። እና ልጅ በማይኖረው ጊዜ የሟቹ ያው ሌላ ድርሻ ይኖራቸዋል። ግን ሟቹ ልጅ ካለው አንዲትም ሴትም ብትሆን ወላጆች ስዱስ ነው እንጂ የሚደርሳቸው ሌላውን ገንዘብ ከዛ በላይ ገፍተው ሊወዱ አይፈቀድላቸውም። ምክንያቱም ልጅ ካለ ከሁሉም በላይ ክብደትና ትኩረት የሚሰጠው ለልጅ ስለሆነ ማለት ነው። ሚማ ተረከ እና ወላጁ ሰውዬ ሟቹ ትቶት ከሞተው ንብረት ለእናትም ሆነ ለአባት በየነሶከፋቸው አንድ ስድስተኛው ይመደብላቸውና ከዛ የተረፈው ግማሹ ለሴት ልጅ ከዛ ደግሞ የሚተርፍ ካለ እንደዙ በደረጃ የሚቀጥለው ይጠብቀዋል ማለት ነው። እንካ ነው ወለዱን እና በዚህ መልክ ወላጆች ድስ ይመደብላቸዋል የተባለው ሟቹ ልጅ እስካለው ድረስ ነው ልጅ ወንድም ቢሆን ሲል ማለት ነው። فإن لم يكن له ولد ሟቹ ልጅ የለለው ከሆነና ወወሪተው አባዋ ወራሾቹ ወላጆች ብቻ ሆነው ከተገኙ فلأمه الثلث የዛ ጊዜ ለእናቱ አንድ ሶስተኛ ይደርሳታል ማለት ነው። አባት ግን እሷ ከወሰደ በኋላ የተረፈውን በአሰባ መልክ ሊውጠቀልለው ይችላል ማለት ነው። ፈኢን ካነ ለሁ ኢኽወቱን ሟቹ ደግሞ ወንድሞች ካሉት ከእህትም አቅጣጫ ቢሆኑ ፈሊኡሚህ ስድስት አሁንም ለእናቲቱ አንድ ስድስተኛ ነው የሚደርሳት ማለት ነው። ሚን ባዕድ ወሲየቲን ዩሲ ቢሃ አውደይን ይኸውም ሟቹ ኑዛዜ አድርጎ ከሆነ ወይም እዳ ካለበት ከውርሻ በፊት እዳው ከተከፈለና ኑዛዜው ከተሸፈነ በኋላ ነው በዚህ መልክ የሚከፈለው ማለት ነው። ምንጊዜም ኑዛዜና እዳ ቅድሚያ ይሰጠዋል። ከዛ የተረፈውን ነው ማንኛውም ወራሽ መጠየቅ የሚችለው ማለት ነው። አባኡኩም ወላጅ አባቶቻችሁና ወአብናኡኩም እንዲሁም ደግሞ ከአብራካችሁ የወጡት ልጆቻችሁ ላተድሩነ አይሁም አቅረቡ ለኩም ነፍዓ ከሁለቱ ወገኖች ለእናንተ በጥቅም በኩል ማንኛው እንደሚቀርባችሁ አታውቁም ይላል። በመሆኑም አላህ ሱብሓነሁ ወተዓላ የሁለቱንም ሚዛን ግምት ውስጥ አግብቶ ለሁላቸውም የሚገባቸውን መድቦላቸዋልና ስሜታዊ ካትሆኑ አላህ በሰጣችሁ መመሪያ መሰረት ሂዱ። እናንተ ራሳችሁ ግን ከፋፍሉ ብዬ ስልጣን ብሰጣችሁ አንዳንዱ ሰው ልጁን የሚወዳለ ወላጆችን ትቶ ለልጅ ብቻ ሊሰጥ ይችላል ወይም ደግሞ አበርክቶ ለልጆች ይመድባል ማለት ነው። አንዳንዱ ደግሞ ወላጆችን የሚወዳለ በተቃራኒ የዛ ጊዜ ደግሞ ለወላጆቹ ያደርግና ልጆቹን ማሳደጊያ የሚያሳጣ ይኖራል። እና ተጥቅም በኩል እንግዲህ አባቴ እናቴ ይወዱኛልና ይህን ገንዘብ ብሰጣቸው ለእኔም ሰደቃ ያደረጉልኛል እነሱም በስራ ትጠቀሙበታል ልጆች ጥሩ እየናቸው በራሳቸው ይደጉ ሊል ይችላል ማለት ነው። ወይም ደግሞ እናት አባቶችን የሚጠላ የሆነ እንደሆነ እነሱን ተነጭራሹ ይረሳ አይተዋቸውና ለልጆች ብቻ ብሎ ይመድባል። ያ ገንዘብ ደግሞ ልጆቹ ድሩዬ የሆኑና ሳይጠቀሙበት ደፋፍተው ወደ አሁኑ እነሱም ሲሰራ ላይ ይወድቃሉ ወላጆችም ደግሞ እየረገሙት ይኖራሉ ማለት ነው። ይህ እንዳይሆን ከልጆችና ከወላጆች ለእናንተ በጥቅም የሚቀርቧችሁ ማንኛው እንደሆነ ብትጠየቁ አንድ አይነት መልስ አትሰጡም። አንዳንዱ ወላጆች ናቸው የሚቀርቡኝ ይላል፣ አንዳንዱ ልጆች ናቸው ይላል። ይህ ጊዜ እንግዲህ በአርሎና በፍቅር እንዳትሄዱ እና እንዳትሳሳቱ ብዬ ለሁላቸውም የሚገባቸውን እኔ ራሴ መደብኩላቸውና ወሰንኩላቸው ፈሪዶተ ሚንላህ ይህ ከአላህ የሆነ ውሳኔ መሆኑን አውቃችሁ በአላህ ውሳኔ መሰረት ታከፋፈላችሁ የሁሉም መብት ይከበርለታል ማለት ነው። እነላህ ካነ አሊመን ሐኪማ አላህ በአሰራሩ ምንጊዜም አዋቂ ነው፣ በእውቀቱም ደግሞ ምንም ስህተት የማያጋጥመው ፍጹም ጥበበኛ የሆነ ጌታ ነውና በውርስም በኩል አንዳንድ ጊዜ እናንተ ከላይ ስታዩት አርሎ የመሰላችሁ እንኳ ነገር ቢሆን በሱ አመለካከት አማራጭ የሌለው ትክክለኛና ሚዛናዊ መሆኑን አረጋግጦ ነውና የደነገገላችሁ በዛ መልክ መሄድ አለባችሁ በላቸው ይላል። እና እንግዲህ ብዙ ጊዜ የወንድ እጣ በለጥ እያለ ነው የምናገኘው። አባትም ሆኖ ቢመጣ፣ ወንድም ሆኖ ቢመጣ፣ ባልም ሆኖ ቢመጣ፣ ልጅም ሆኖ ቢመጣ የወንዶች ብዙ ጊዜ ቅድም ብልጫ ይሰጠዋል ማለት ነው። የሴቶች ደግሞ በመሰረቱ የመውረስ መብት ቢሰጣቸውም ድርሻቸው ዝቅ ይላል በየአጋጣሚው ማለት ነው። ይህ ለማያውቀው ሰው አድሎ ይመስለዋል። ታዲያ እስልምና ሲሆን መች ሰዎችን እኩል አደረገ? እናትና አባት፣ እናት ለምን ዝቅ አለባት? አባት ለምን ብዙ አገኘ? ባልና ሚስትም ሲሆኑ ባል ከፍ ያለ ድርሻ ይኖረዋል፣ ሚስት ዝቅ ይለባታል። እህትና ወንድም ሲሆኑ እንደዛው ያሰኛል ማለት ነው። ግን ይህን ያደረገበት አላህ ስብሓነሁ ወተዓላ ወንዶችን የበለጠ ለመጥቀም ሴቶችን ለመጉዳት ሳይሆን ገቢና ወጪን ግምት ውስጥ በማግባት ነው ማለት ነው። እንደ አርጎ የመደበው ብዙ ጊዜ በሸሪያ ተልእስላምያ ኃላፊነት የሚጫረው በወንዶች ላይ ነው ማለት ነው። አንድ ቤተሰብ ያለ እንደሆነ የቤተሰቡ ኃላፊና ተጠሪ በማንኛውም ነገር ወንድ ነው። አባትም ሆኖ ልጅም ሆኖ ወንድምም ሆኖ ባልም ሆኖ ሁልጊዜ ኃላፊነት የሚጠብቀው ወንድ ስለሆነ በተሰቡ በሱ ስር ነው ያለው። ስለዚህ አንድ ጥቅም በሚያገኝ ጊዜ ዙሮ ለበተሰቦች ስለሚያደርገው እሱ ገቢ ይፈልጋል ማለት ነው። ሴቶች ደግሞ በሸሪዓ ለራሳቸው በተለያየ መንገድ ገንዘብ ካገኙ ወጪ አይመለከታቸውም፣ ኃላፊነት ስለማይጫንባቸው ማለት ነው። ልጅም ከሆነች አባቷ ስር እስካለ ድረስ አባቷ ነው የሚቀልባት፣ የሚያስፈልገውን ነገር ሁሉ የሚሸከምላት። ሚስትም ከሆነ ባሏ ነው ሁሉን ነገር ተጠሪ የሚሆንላት። እህትም ከሆነች ወንድሟ ነው ማለት ነው። ስለዚህ እሷ ወጭ ስለማያጠቃት በመሰረቱ መብቷ እንዳይረሳ ድርሻ ይደረግላት እንጂ ገንዘቡን ወጭ የሚያጠቃው ክፍል ነው በብዛት መውሰድ ያለበት ነው የሚለው። ምክንያቱም እሷ ብትወስደው ዝም ብላ እያካበጠች ታስቀምጠዋለች እንጂ በስሯ ብዙ ቤተሰቦች ስለማይተዳደሩ ወጭ አያጠቃትም እና በዛ መሰረት እንግዲህ ድርሻው የተወሰነ እንዲሆን ተደርጓል። ወንዶች ግን በቤቱ ያሉ ቤተሰቦች ሁሉ በቀጥታ ባይወርሱም በሱ በኩል የሚመጣውን ገቢ የሚጠብቁ ብዙ ሰዎች ስላሉ የነዛን ሁሉ ግምት አግብቶ ነው ለሱ ብልጫ እንዲሰጠው ያደረገው ነው። ولكم نصف ما ترك ازواجكم ان لم يكن لهن ولد فان كان لهن ولد فلكم الربع مما تركن من بعد وصيه يوصين بها او دين ولهن الربع مما تركتم ان لم يكن لكم ولد فان كان لكم ولد فلهن النصف مما تركتم من بعد وصيه توصون بها او دين وان كان رجل يورث كلاله او امراه وله اخ او اخت فلكل واحد منهما السدس فإن كانوا أكثر من ذلك فهم شركاء في الثلث من بعد وصية يوصى بها أو دين غير مضار وصية من الله والله عليم حليم. ولكم نصف ما ترك أزواجكم لن نمتلوا أن دوش دقموا بالذي تشاكشو تتوز كموت نبرات قماش قبات شوال ليلة كتوش كلمة يموتون دوانا بالوش كبالذي تشاكشو نبرات قماشون يمورت مبتالات شو ይህም የሚደርሳቸው ኢለም የኩለሁነ ወለዱን ሟቸው ሆኑት ሚስቶች ልጅ እስከሌላቸው ድረስ ነው። ከዚህ ከሚወርታትም ሆነ ከሌላ ባል ወልዳ የማታክ ከሆነ ልጅ ከሌለ ከመላው ንብረቷ ግማሽ ይደርሰዋል ማለት ነው። ፈኢንካነ ለሁነ ወለዱን ለሟች ሴቶች ከዚህ ካለውም ሆነ ከሌላው ባላቸው ልጅ ያላቸው ሁነው ከተገኙ ፈለኩም ሩቡዕ አሁን ላላችሁት ባሎች ሩብ ብቻ ነው የሚደርሳችሁ እንጂ ግማሽ አይገባም። ምክንያቱም ልጅ ካለ በቅድሚያ ለልጅ ነውና የሚሰጠው ማለት ነው። ሚማ ተረክነ ሴቶች ተውት ከሞት ንብረት ሩብ ብቻ ይሆናል የናንተ የወንዶቹ ድርሻ ሚን ባዲ ወስየቲን ዩሲነ ቢሃ አውዴን ይኸውም ደግሞ በህይወት እያሉ ኑዛዜ አድርገው ከሆነ ወይም እዳ ካለባቸው እዳው ከተከፈለና ኑዛዜው ከተሸፈነ በኋላ ነው የሚሆነው ይላል። ወለሁነ ሩቡዑ አሁንም ደግሞ ለሴቶች እናንተ ወንዶች ባሎች ቀድማችሁ በምትሞቱበት ጊዜ ሚማ ተረክቱን ትታችሁት ከሞታችሁት ንብረት አንድ አራተኛው ይገባቸዋል ይላል። ኢለም የኩለኩም ወለዱን እናንተ ሟች ሆናችሁት ወንዶች ልጅ የሌላችሁ ከሆነ ከሷም ሆነ ከሌላ ልጅ ሳይኖረው ከሞተ አንድ ወንድ ሚስቱ ብቻዋን ወራሽ ሁና ተገኘች ሩብ ይገባታል ከመላው ንብረቱ ማለት ነው። እና እሱ እንግዲህ ግማሽ ነበረ የእሷ ተራ በሚመጣ ጊዜ ሩብ ሆነ ማለት ነው። ከኢንካነ ለኩም ወለዱን ለእናንተ ደግሞ ልጅ ያላችሁ እንደሆነ ያው ማች ለሆኑት ወንዶች ከሷም ሆነ ከሌላ ልጅ የተገኘ እንደሆነ ፈለሁነቱሙን የዛ ጊዜ ደግሞ በልጅ ስለምትገፋ ለሴቶቹ አንድ ስምንተኛ ብቻ ይሆናል ድርሻው የሩቡ ግማሽ ማለት ነው። የቅድሙ ሚማ ተረክቱም እናንተ ትታችሁት ከሞታችሁት ንብረት ሱሙን ብቻ ይሆናል የሚደርሳቸው ነው የሚለው። ሚን ባዲ ወስየቲን ቱሱነ ቢሃ አውደይን ይኸውም ደግሞ ኑዛዜ ከተከፈለና እዳ ከተሸፈነ በኋላ ነው የሚሆነው ማለት ነው። ኑዛዜንና እዳን በተደጋጋሚ እንደዚህ ያስታወሰው ሰዎች እንዳይዘነጉት በማሰብ ነው ማለት ነው። ወይን ካነ ረጁሉን ሟቹ ደግሞ ሰው አንድ ወንድ ሆኖ ኑረቱ ከላለተን በጎን ወራሽ የሚወረስ ከሆነ ማለት በወላጅ በተወላጅ ሳይሆን በወንድም በአክስት በመሳሰሉት ከሆነ የሚወረሰው አዊ ምርአቱን ወይም ደግሞ ሟቿ እንደዚሁ ሴት ሆና እሷም በጎን ወራሽ የምትወረስ ከሆነ በወላጅና በልጅ ሳይሆን ወለሁ አኹን እና ለዛ ለሟቹ ወንድም ያለው እንደሆነ አው እኽቱን ወይም እህት ያለው እንደሆነ ተናት የሆነ ፈሊኩሊ ዋሂድ ሚንሁም አስሱድስ ለነዚህ ለወንድምና ለእህት በየነስ ወከፋቸው ከእናት በኩል ብቻ ስለሆኑ አንድ ስድስተኛ ይደርሳቸዋል ማለት ነው። አሁን እንግዲህ ወንድና ሴት እኩል ሆኑ። እስካሁን እኩል ሆነው አያውቁም ነበረ ማለት ነው። እኩል የሆኑበት ከላይ የሚቀጥለው ዝምድናቸው በሴት ስለወረደ ነው። በእናታቸው በኩል ስለሆነ የመጡት እናታቸው ብትኖር ኑሮ የእነሱን ቦታ እሷ ናት እና የምትሸፍነው ሴት ስለነበረች አሁን እናታቸውን ተክተው ከወረሱ የእናት ልጆች ሴቶቹም ወንዶችም አይበላለጡም ማለት ነው። ምክንያቱም የእናታቸውን ነሲብ ነው እና የሚካፈሉት። ፈኢንካኑ አክተረ ሚን ዛሊክ ወራሾቹ ከዚህ በላይ ከሆኑ ደግሞ ከአንድ በላይ ቁጥራቸው ካደገ ማለት ነው። ፈሁም ሹረካኡ ፊሱሉስ ከመላው ንብረት አንድ ሶስተኛው ይመደብላቸውና ያን አንድ ሶስተኛውን እኩል ሆነው ይጋሩታል አሁንም ማለት ነው። من بعد وصية يوصى بها أو دين. أولم عند تلمدوا إذا قال له إذا كتكفل نزاجهم قال له نزاجه كتشفنا بوهالا وإهم يكفل أولا غير مضار. እንግዲህ ወርሻም ሆነ እዳ ወይም ንዛዜ አንዱ ሌላውን ሳይበድልና ሳያስቸግር ልክን የመነገርኩትና ባስተማርኩት መልክ ተከባብሮ እና ተመካክሮ ነው ማድረግ ያለበት። ወስየተ ሚን አላህ ይካ አላህ የሆነ አደራ እና መመሪያ ነው ነው የሚለው። እና አንዱ ሌላውን ሳይበድልና ሳይጨቁን አላህ በመደበለትና በሰጠው እድልና ድርሻ መሰረት ልክ አሁን በተነገረው መልክ እንዲከፋፈሉ አድርጓቸው። ወላሁ አሊሙን ሐሊም እና አላህ እንግዲህ ለእያንዳንዱ ሰው የሰጠው ድርሻ የገሌ አነሰ የገሌ በዛ አይባልም። ምክንያቱም ከሱ የበለጠ አዋቂ የለምና የዝምድናውን ደረጃ ስለሚያውቅ በዛው ልክ ሁሉንም የሚገባውን ሰጥቶታል። እንደገና ደግሞ የአላህን ህግ ጥሳችሁና ተዳፍራችሁ የራሳችሁን አስተያየት ጨምራችሁ ብታዛቡ ለጊዜው ያላየ ያልሰማ መስሎ ቢታገሳችሁም ኋላ ቆይቶ ግን ህጉን የተላለፉትንና ያጠፉትን እንደሚቀጣቸው ነው። ለጊዜው ሐሊም ነው በዱንያ ዝም ሊለው ይችላል ዛሬ ጥቶኛልና ወደፊት ይለቀኛል ብሎ እንዳይገምትና እንዳይታለል ነው ማለት። تلك حدود الله ومن يطع الله ورسوله يدخله جنات تجري من تحتها الانهار خالدين فيها وذلك الفوز العظيم. ومن يعص الله ورسوله ويتعدى حدوده يدخله نارا خالدا فيها وله عذاب مهين. تلك حدود الله فذي بورث نبكل አሁን የተጠቀሱትና የተደነገጉት ነገሮች ያአላህ Subhanahu Wa Ta'ala ድንጋጌዎች ናቸው። ማንንም ሰው እንዲህ እንደቀላል ያቸው የማይገባቸው አላህ Subhanahu Wa Ta'ala ለሰው ልጆች ለሁላቸውም ጠቃሚ ናቸው ብሎ ያዘጋጃቸውና የዘረጋቸው ፍርአቶችና ደንቦች ናቸው ነው ማለት። ወመን ይጥዒ ላህ ወረሱለሁ አላህን ከልቡ የሚገዛና እንዲሁም ደግሞ ለረሱሉ በቅንነት የሚታዘዝ የሆነ ሰው ይድኸሉ ጀናትን ተጅሪ ምን ታቲያ አልአንሃር በዚህ በቅንነቱ ሳቢያ ከስሮቿ የተለያዩ ወንዞች የሚፈሱባት የሆነች አትክልታማ አገር ጀነት ያስገባዋል ይላል። እና እንግዲህ አላህ Subhanahu Wa Ta'ala በደነገገው ህግና በሰጠው ፍርአት ህይወቱን የመራ የሆነውን ሰው በዚህ በዱንያ እንኳን የተለያየ ችግር ቢያጋጥመው በዘላለም ዓለም የተሟላና የተሳካ ህይወት አዘጋጅቶለታልና ለዛ ይዘጋጅ ነው የሚለው የኔን ህግ በማክበር። አንዳንድ ሰው ግን የለት ጥቅምን በማሳደድ ያአላህን ፍቃድ በመጣረር እዚህ የተሻለ ጥቅም አገኘው ሲል የዘላለም አገሩን ይከስራል ሳይውቅ ማለት ነው። ግን ጧ ያደረገ ሰው እዚህ ዓለም ላይ ብዙ አገኘም አላገኘም ያው ትንሽ ጊዜ በኋላ ትቶት የሚሄደው ነው። እዛ ከሄደ በኋላ ግን የዘላለም ኪሳራ ውስጥ ይገባል። ያን ዳይሆን መጀመሪያ ይሄንን ለእለቱ መጨም ተውናችሁና ማንም ሰው ለጊዜው ገንዘብ ከተገኘ የሚጠላ ስለሌለ በዚህ መልክ ተከፋፈሩ አልኳችሁ እንጂ ዋናው ሊተኮርና ሊታሰብበት የሚገባው የአኺራ ጉዳይ ነው። ስለዚህ በገንዘብና በጥቅም ተታላችሁ ከአላህና ከረሱል ፍቃድ ውጭ እንዲያትሆኑ በነሱ ፍቃድ የተመራችሁ እንደሆነ አላህ Subhanahu Wa Ta'ala አትክልታማ የሆነች ጸጋና ደስታ ፍሳ የተሞላባት ከስሮቿ ከዛፎቿና ከእንጣዎቿ ስር የተለያዩ ጅረቶች የሚፈሱባት የማር ወንዝ የወተት የንጹህ ውሃ የጠጅ ወንዞች የሚፈሱባት የሆነች በጣም አስደሳች የሆነች ሀገር አለች እዛ ያስገባችኋል ይላል። ካሊዲነ ፊሃ በዛ በጀነት ውስጥ ደግሞ ተገባችሁ በኋላ ለዘላለም ኗሪና ዘውታሪ እንደምትሆኑ ነው እንጂ እንደ ዱንያ ዓለም አንድ ሰሞን ተደስቶ የሚያልቅ አይደለም ማለት ነው። ወዳሊከል ፈዝል አዚም እና በዚች ባጭር እድሜ ዱንያ ላይ ያለ ጌታውን በሚገባ ተገዝቶና ለነቢዩ አለይሂ ሰላቱ ወሰላም ቅን ተባባሪ ሆኖ እንደገና በዘለቄታው ለእንዲህ አይነት እድል መብቃት ከእድሎች ሁሉ የላቀና የደነቀ እድል ማለት ይህ ነው። ማንም ሰው በጣም ሊጓጓለትና ሊጥርለት የሚገባው ማለት ነው። ወመን ያሲ ላህ ወረሱለሁ በአንጻሩ ደግሞ በአላህ ላይ የሚያምፅ እንዲሁም ደግሞ የረሱልን አመራር የሚቃወምና የሚያፈነግጥ የሆነ ሰው ወየተዓዳ ሑዱደሁ የአላህን ድንጋጌና ህግ የሚጥስና የሚተላለፈው ይድኸሉ ሁናራ ይሄ ደግሞ እጅግ አስከፊና አስጠቃቂ የሆነ እሳት ውስጥ ይጨምረዋል። ካሊደን ፊሃ በዛች እሳት ውስጥ ለዘላለም ኗሪ ሲሆን ማለት ነው። ወለሁ አዛቡ ሙሂን እና ለእንዲህ አይነቱ ከሃዲና አመፀኛ እጅግ አዋራጅ የሆነ ቅጣት ተዘጋጅቶ ይጠብቀዋል በማለት ይህንን ህግ እንግዲህ ያከበሩትም ሆነ የደፈሩት ምን አይነት ውጤት እንደሚከተላቸው በግልጽ አስቀመጠና ያስረዳቸው ማለት ነው። እንግዲህ ባጠቃላይ አያቱል ሚራስ የሚባለው በቁርአን ውስጥ እነዚህ ናቸው መሰረታዊ የሆኑት። እንግዲህ ወራሾች ይባሉ ወላጆች፣ ልጆች፣ ባልና ሚስት፣ ወንድምና እህት በጣም ወሳኝ የሆኑ የቤተሰብ አባላት እነዚህ ናቸው። ከዚህ ውጭ ያሉት ያው ከነዚህ ሀረጋቸውን ቀጥለው የሚሄዱ ናቸው ማለት ነው። እና እነዚህን መሰረታዊ መደበኛ የሆኑትን የቤተሰብ አባላት እያንዳንዳቸው ምን ድርሻ ሊኖራቸው እንደሚገባ በግልጽ ደንግጎታል አላህ ሱብሃነሁ ወተዓላ። ግን ቅድም እንደጠቀስኩት ወንዶችና ሴቶች በመጡ ቁጥር በያቃቸው አተወሰነ ቦታ ብቻ ሲቀር የመባለት ሁኔታ እናያለን ማለት ነው። ወንዶች ሁለት እጅ፣ ሴቶች አንድ እጅ እየወሰዱ ነው። ባልና ሚስት ሆነው ሲመጡም ወንድምና እህት ሆነው ሲመጡም ወላጆችና ተወላጆች ሆነው ሲመጡም የወንዶች ብልጫ ይታያል ማለት ነው። እና ቅድም እንዳልኩት ወንዶች ብዙ ኃላፊነት ስለሚጫንባቸው በሸሪዓ በቤቱ ያለውን ቤተሰብ በሙሉ የሚቀልቡትና የሚቆጣጠሩት እነሱ ስለሆኑ በኃላፊነታቸው ልክ ነው እነሱ ገቢ እንዲያገኙ ያደረገላቸው። ሴቶች ግን በመሰረቱ ይውረሱ እንጂ የሚያገኙትን ገንዘብ ሌላ ቤተሰብ አስተዳድሩበትና እርዱበት ብሎ ግዴታ ስላጣለባቸው እግድ በፍቃዳቸው እነሱ ሊረዱ ይችላሉ። ግን አላህ በህግ ደረጃ ይህን አስተዳድሪ ብሎ የሚጠይቃት ነገር ስለሌለ እዳ ስለሌለባት ብዙ ገቢም አያስፈልጋትም። እሷ ዘንዳ ገንዘቡ ይመጣ እኩል እየተከፈለ ያለ አግባብ እዚህ ይካብታል። እሷ ዘንዳ ገንዘብ ያለ አግባብ እየካበተ እዛኛው ደግሞ ብዙዎች የሚጠብቅበት ቦታ እያጠረ የመዛባት ሁኔታ እንዳይፈጠር እኩልነቱን ከገቢና ከወጪ ጋራ በማዛመድና በማገናዘብ ነው የመደበው ማለት ነው። ብዙ ወጪ አለበት ብዙ ገቢ ቢመጣ ወጪ ለለበት ደግሞ የተወሰነ ገቢ ቢያገኝ ዝሮ ዝሮ እኩል ነው የሚሆነው። ያኛው ወጪ ስለማያጠቃው ያው ጥቂቱ ይጠራቀማል። ይሄኛው ደግሞ ብዙ ቢመስልም ብዙ ወጪ ካገኘ መልሶ እንደዛው ያንሳልና በዚህ መልኩ እንግዲህ አጠቃላይ መልኩ ነው እኩልነቱ እንዲጠበቅ ያደረገው እንጂ በሴትና በወንድ ደረጃ አይደለም ማለት ነው። ከዚህ የተረፈውን ግን ዝርዝር የዘመድና የቤተሰብ ሁኔታዎችን በሚመለከት ነቢያችን አለይሂ ሰላቱ ወሰላም በሐዲስ አብራርተውታል። የመደቡና ዋናው መሰረቱን እነዚህ አያቶች ካስቀመጡ በኋላ ሌላ እንግዲህ የአጎቶች፣ አክስቶች፣ የአጎት ልጅ፣ አክስት ልጅ፣ የወንድም ልጅ፣ የእህት ልጅ የሚባሉት እየሰፉ በሄዱ ቁጥር እነዛ ደግሞ እንዴት እንደሚወርሱ ዝርዝሩ በሐዲስ ነው የተብራራው። እና በሐዲሱ እንዳስፈላጊነቱ በሚመጡ ጊዜ መመሪያ ተሰጥቷቸዋል። ቁርአን ግን እዚህ ላይ በጣም መሰረታዊ የሆኑና መቅረት የሌለባቸው አንዱን ሌላው የማይከለክለው ሁሉም የመውረስ መብት ያላቸው የሆኑትን ነው በአመዛኝ ያተኮረባቸውና ግልጽ አድርጎ ድርሻቸውን የመደበው ማለት ነው። በዚህ መልክ እንግዲህ አላህ ሱብሓነሁ ወተዓላ የደነገገውን ነገር ከዚህ የበለጠ ትክክለኛ መመሪያ የለም ብለው የሚመሩና በዚህ ራሳቸውን የሚያስገዙ የሆኑትን አላህ ሱብሓነሁ ወተዓላ በመጪው ዓለም ታላቅ መስተንግዶና ሽልማት ያዘጋጀላቸው መሆኑን ሲያበስር የካዱትንና ያስተባበሉትን ደግሞ አላህን እንደ በዳይና እንደ ግፈኛ ማድረጋቸው ነውና ከሃዲ በመሆናቸው እጅግ አስከፊና አሰቃቂ የሆነ ቅጣት እንደሚጠብቃቸው በመግለጥ አስጠነቀቀ ማለት ነው። እና እዚህ ላይ እንግዲህ ማደምደሚያው እንደሚያሳየን ምንድን ነው? ታሁን ቀደምን በተደጋጋሚ እንደምለው እስልምና የሰው ልጆችን ሁለንተናዊ ህይወት ነው የሚዳስሰውና የሚያስተዳድረው ማለት ነው። አሁን እንግዲህ ኢኮኖሚያዊ ጉዳይ ነው፣ ማህበራዊ ጉዳይ ነው። ቤተሰብ አንዱ ሲሞት ሌሎቹ እንግዲህ የውርስ መብት የማህበራዊ ህይወት ነው። በሌላ በኩል የሚወረሰው ገንዘብ ስለሆነ ኢኮኖሚ ነው። በዚህ ሁሉ ይገባል እስልምና። እና ስለ ገንዘብ ክፍያ እኔ ምን አገባኝ እምሎ ጸሎትና ስግደቱ ነው እንጂ ማስተምረው አይልም። በገንዘብም በኩል እያንዳንዱ ሰው ያለ አግባብ ገንዘብ እንዳያገኝ፣ ማገኘት የሚገባው ደግሞ እንዳያጣ ወይም እንዳይዛባበት ለሁላቸውም የሚገባቸውን መመሪያና ህግ ይደነግጋል ማለት ነው። በዛ በመመሪያ መሰረት የሄዱትን አላህ ሱብሓነሁ ወተዓላ በመጪው ዓለም ጽድቅ እንደሚሰጣቸውና ያንን ያልተቀበሉና ያላከበሩትን ደግሞ ቢሰግዱም ቢጾሙም በዚህ በኩል ከሃዲ ሆነዋልና ቅጣት ውስጥ እንደሚያስገባቸው መደንገጉ እስልምና ሙሉ እና ሁለገብ መሆኑን ከሚያረጋግጥ አንቀጾች እነዚህ ይጨመራሉ ማለት ነው። واللاتي يأتين الفاحشة من نسائكم فتشهدوا عليهن أربعة منكم فإن شهدوا فأمسكوهن في البيوت حتى يتوفاهن الموت أو يجعل الله لهن سبيلا. واللاتي يأتين الفاحشة من نسائكم كتتشاكو متاكل أصيافي بالقناة أكبارن يمي فتسمو بيقينو فاستشهدوا عليهن أربعة منكم كنانتك مسلموتو أرادت قلة سبوتشن أتمسكروا باتشو فإن شهدوا يهن ونجر عند فاستموا أرادت مسكروت مسكروا بأرقاتكتو فأمسكوهن في البيوت كذي أبو هالا بريسست بكتو الترسر أولو أتشو حتى يتوفاهن الموت موت اسكن موزي أتشو درس مالت اسكن مي أتشو فستامي درس كريت مدعوتو تقوتا ترو أتشو أو يجعل الله لهن سبيلا ወይም ከዛ በፊት ሌላ ተለዋጭ መንገድ አላህ እስከሚያደርግላቸው ድረስ የተመሰከረባቸው ወንጀለኞች ወደ ውጭ የመውጣትና የመዝናናት እድል እንዲያጥፈጧቸው ይላል ማለት ነው። እና እንግዲህ በጃሂልያ ጊዜ ይሄ ብልግና የተባለ ነገር በጣም የተስፋፋ ስለነበረ ይሄን ነገር ለመቅረፍና ብሎም ለማስቀረት እስልምና የተለያዩ ምጃዎችን ወስዷል ማለት ነው። ከነዛም አንዱ ይሄ ነው። ሴቶች እንደፈለጉ እየወጡ እንዳይባልጉ መጀመሪያ ያው በመመሪያ መሰረት ይነገራቸዋል ክልክሉና መጥፎ ነገር ማለት ነው። ከዛ አልፈው ተርፈው ወንጀል ፈጽመው የተገኙ እንደሆነ ወንጀለኛ መሆናቸው የተረጋገጠባቸውን ሴቶች ደግሞ ለዛ ለወንጀል ስራ እንዲያይወጡ ጥብቅ ቁጥጥር አድርጉባቸው በቤት የሚያስፈልጋቸውን ነገር ያሟላችሁ እነሱ ግን እንዲያይወጡና ከነዛ ከብልግና ጓደኞቻቸው እንዳይገናኙ ተቆጣጠሯቸው ነው የሚለው። ይሄም ቁጥጥር እንግዲህ እድሜ ልካቸው ሊቀጥል ይችላል ወይም ሌላ ተለዋጭ ሌላ መመሪያ ከመጣ በዛ ሊተካ ይችላል አለ። እንዳለው ትረቱ ኑር በመጥመጣበት ጊዜ ሌላ መመሪያ መጣ አዛን የት ወዛን ፈጅልዱ ኩለ ዋህድ منهم ما اتجلده በሚለው አያት ሲተካ ሁዱአኒ አሉ ነብያችን አለይሂ ሰላም። እና እስከዛሬ እንግዲህ በቤት በቁጥ በስር ያቆያቸዋቸውን አላህ ተለዋጭ መመሪያ አምጥቶላቸዋልና ከዛር በኋላ ከሆነ የባለጉት እንዲገደሉ ከዛር በፊት የሆነ እንደሆነ በመቶ ግርፋት እንዲቀጡ በማለት ተወሰነ ማለት ነው። ይሄ እንግዲህ የብልግና ስሩን ለማጥፋት የማያዳግም ቆራጥ እርምጃ ነበር የተደነገገው ማለት ነው። በአሁኑ ጊዜ እንግዲህ አዳውል እስላም መሰረትላን የሆኑ ኃይሎች እስልምና አንዳንድ ወንጀል መከጫዎችን በጣም ያከብዳቸዋል። ሰዎችን ከሚገባቸው በላይ በእርህራሄ በጎደለው መልክ ይቀጣል እያሉ ከሚያነጉሩባቸው ነጥቦች አንዷ ይህች ነች ማለት ነው። እስልምና ሰዎችን ለመጣት ለማስተቃየት አይደለም። የፈለገው ወንጀል እንዳይፋፋ አንድ ከባድ ወንጀል ማያዳግም ቆራጥ እርምጃ የተወሰደበት እንደሆነ ሊቆምና ሊቃለል የሚችለው አለበለዚያ ደካማ መከጫ ከሆነ ያንን የሚፈራ ስለሌለ ወንጀሉ ሁልጊዜም እየቀጠለ ይሄዳል ነው። የሰው ልጅ የተከበረ ነው ወለቀድ ከረምና በኒ አደም እንዳለው እና ክብሩን የሚነካ ነገር ሲሰራ ዝም ካሉት በገዛ ክብሩ ላይ እንደመቀለድ ይቆጠራል። አክራው ብቻ ሳይሆን በዚሁ በዱንያ ከነፍሳት ከንሰሳት የተለየበትን ክብሩን ያጣና ወደ አራዊትነት ይለወጣል ማለት ነው። ይህን ክብር ለማስጠበቅ ሲባል ግን አንዳንዶች ባለጎች የሚፈጽሙትን ሊያሳፋሪና መጥፎ ብልግና ተግባራቸውን ለመቆጣጠር እንዲህ አይነት መቀጫዎች መመደብ ግድ ነበረ ማለት ነው። እና ሴቶችን እንግዲህ በቤት ቁጥጥር ስር አውሏቸው ማለት በዛ በብልግናቸው ጊዜ የለመዱትን ነገር እየወጡ እንዳይቃጠሩና ስራቸውን ለመቀጠል እንዳይችሉ በቤታቸው ከዋሉ ማንም ጋር አይገናኙምና ይሄን ነገር ሲሆን ተነጭራሹ ማስቀረት ቢያንስ ማጣበብ ይቻላልና በዚህ መልክ ችግሩን ተቋቋሙት ነው የሚለው። ተለዋጩ መመሪያ በሚመጣበት ጊዜ ግን ከትዳር በኋላ እንደሆነ የባለጉት እነዚህ እንግዲህ በትዳር ላይ የሚባልጉ በጣም ከባድ ወንጀለኞች ናቸውና